الحمد لله الذي فضلنا بالإسلام وأكرمنا بالتقوى والإيمان. أشهد أن لا إله إلا الله وحده لا شريك له، إله الأولين والآخرين، وأشهد أن محمدا عبده ورسوله، صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين. وبعد، السلام عليكم ورحمة الله وبركاته. إسلامًا يمرت أتشو واندمنا أهتوتشي. الحمد لله رب العالمين. الله سبحانه وتعالى ولا تفترات شهولات هايمانوت أم تواتشو السوء أغرتو اللاتشو سلا إسلام اند التردو كزام ولا إسلام اند تقبونا ከዚያም በኋላ ስለ እስላም የበለጠ እውቀቱ ሊኖ እንዲኖራችሁ ፈልጋችሁ በግሩፕ ተሰብስባችሁ ለመማማር ያበቃችሁ አምላክ ከምንም በላይ ምስጋና ይገባው። እኽዋኒ ወአኸዋቲ፣ ኡስታዝ አብዱልመጂድ ሐፊዘሁላህ እንደነገረኝ ከሆነ ተቅሪበን ወደ 300 ወንድምና እህቶች በተለይ ሴቶች ብቻ ሶስት ግሩፕ እንዳሉ ነው የነገረኝ። እነዚህ እህቶቻችን የተወሰነ አቅም በፈቀደ ማስተማር እንዳለብኝ ተጠይቄ ነበረ። ይህንን ግብዣ እጅግ በጣም በደስታ ነው የተቀበልኩት። ምክንያቱም ትልቅ ሸረፍ ነው። ይህን ቦታ ሊሸፍን ይችላል መሐመድ ተብሎ ከተመረጠ ያንን እድል ማግኘት ትልቅ ነገር ነው እና ተቀብሎ ተግባራዊ ማድረግ እስላማዊ ግዴታዬ ነው። أخواتي أننا أنت الله سبحانه وتعالى وندما ما تنتاتنا وندما نهتنا ملو ياد الرجل لنا أملاك كمن بلاي مسجانا الجبا فمجمر ياد الرجاء بإتوبيا وينت وندما نهتنا برن كزيا كدمو دمو بسو لجنة وندما نهتنا برن كزيا الله عز وجل أجر الله تشهونا ورسلمنا هيمانوت ستم ملسو كزيا በእስላም ደግሞ ወንድምና እህቶች ሆነ ወንድምና እህትማማችነታችን ሙሉ ሆነ ማለት ነው። ذلك فضل الله ይህ የአላሁ ሱብሃነሁ ወተዓላ ችሮታው ነው። ዛሬ በእስላም ቁጭ ብለን ለመማማር እስላምን ለመረዳትና ለማስረዳት እንዳገራለን ሁሉ ነገ ላይ ደግሞ በጀነቱ ዓለም ላይ ተሰባስበን ትናንት እኮ እንማማር ነበረ ተባብለን የምንተዋወስበትን ቀን አላሁ ስብሓነሁ ወተዓላ እውን ያደርግልን። መኸዋቲ፣ እስላም ብሎ ማለት ሰዎች በእውቀታቸው የሚያገኙት ነገር አይደለም። እስላም የአላሁ ስብሓነሁ ወተዓላ ስጦታው ነው፣ ችሮታው ነው እንጂማ በእውቀት ሆኖ በነበር ስንት ደካቲራዎች አሉ። ዶክተር ነው ፕሮፌሰር ነው እየተባለ ብዙ ከአቅል ጋር ወይም ከአእምሮ ጋር የሚጋጩ ነገሮችን የሚሰራ ብዙ ሰው አለ። ታቦት ተሸክሞ የሚጓዝ መሀይብ ሆኖ አይደለም፣ የተማረ ሰው ሊሆን ይችል ይሆናል። ድንጋይ የሚስም የተማረ ሰው ሊሆን ይችል ይሆናል። መስቀል የሚሳለመው የተማረ ሰው ሊሆን ይችል ይሆናል። በል ከዚያ አልፎም ተርፎ ደግሞ መጽሐፍ ቅዱስ ከተቀደሰ በኋላ ከቅዳሴ በኋላ እዛ መጽሐፉ ያለው ምንድን ነው ትርጉሙን ልረዳው ልወቀው ላንብበው አምጡ ብሎ ከመጠየቅ ስሙ መሰናበቱ በራሱ ከአእምሮ ጋር ወይም ከጭንቅላት ጋር የማይስማማ ነገር ነው። ሰዎች አላሁ ስብሓነሁ ወተዓላ መጽሐፍ ቅዱስን ያወረደበት ዋናው ዓላማ ሰዎች ያንን መጽሐፍ ተረድተው መጽሐፉ የሚያስተምረውን ተግባራዊ እንዲያደርጉ ነው። ሁሉንም ብጠይቅ መጽሐፍ ቅዱስ አስሉ ወይም መሰረቱ ከየት ነው የመጣው ብዬ ብል ክርስቲያኑ ከእግዚአብሔር ነው የመጣው ነው ብሎ የሚለኝ፣ ወይም ከአብ ነው የመጣው ነው ብሎ የሚለኝ፣ ከአብ ከመጣ በኋላ ለማን ተሰጠ ሲባል ለልጅ ነው ብሎ የሚመልስልኝ፣ ማለት ለኢየሱስ ክርስቶስ ተስተላለፈ መጽሐፉ በገብርኤል አማካኝነት። ኢየሱስ ክርስቶስ ለማን አስተላለፈው ከተባለ ለሐዋርያቶች ነው የሚሆነው መልሱ። ሐዋርያቶችስ ለማን አስተላለፉት? ለመእምናቶች። እንደዚህ እንደዚህ እያለ እኛ ጋር ደረሰ ያ መጽሐፍ። እኛ ጋር ከደረሰ በኋላ በእርግጠኝነት ማንም የማይክደው እውነታ አምላክ ያንን መጽሐፍ ወደዚህ ምድር በሚልክበት ጊዜ ምክንያቱ ምንድነው ከተባለ በዛ መጽሐፍ ውስጥ ህገ ደንቦች ናቸው ያሉት። ያንን መጽሐፍ ውስጥ ያሉትን ህገ ደንቦች ተረድተን አውቀን ስናበቃ አምላካችን የሚፈልግብንን ግዴታችንን እንድንወጣ ነው መጽሐፉ የተላከው። ይህ ሁሉም የሚስማማበት ነጥብ ነው። طيب ቄሳውስቶች ብቻ ናቸው የሚያነቡት? በእውቀት ደረጃቸው እዚህ ጋር የደረሰ ለቤተ ክርስቲያን ታማኝ የሆኑ ቄሳውስቶች ናቸው የሚያነቡት ተብሎ ምእመናቶቹ እንዳያነቡ የሚከለከልበት ምክንያቱ ምንድን ነው ሲባል የሆነ ሚስጥር አለ ማለት ነው። ምእመናቶች እንዳያውቁት የሚፈለግ አንድ ሚስጥር አለ። በተለይ ሴት ልጅ ከሆነች ደግሞ ያንን መጽሐፍ ማንበብ እጅግ በጣም በእሷ ላይ ሐራም ነው፣ ሙስተሂል፣ ለጭራሽ የማይታሰብና የማይጠበቅ ነገር ነው። ከእሷ የሚጠበቀው ቅዳሴን አድምጣ ዲያቆኖች ይዘው ይመጡላታል፣ ከቅዳሴ በኋላ መጽሐፍ ቅዱሱን ትስማለች፣ ኢንታሃቲል ኸዲያ ወደ ቤት መሄድ ነው። ምናልባት እንደዚህ በምልበት ጊዜ ቤተክርስቲያን መጽሐፍ ቅዱስ እንዳይነበመች ትከለክላለች ልትሉ ትችሉ ይሆናል። መጽሐፍ ቅዱስ ቤተክርስቲያን የምትፈቅዳቸው መጽሐፍ ቅዱሶች ውዳሴ ማርያም የሚባሉ ወይንም በየሱቁ ኦር ቡክስ ሹፕ የመጽሐፍት ቤቶች በመባል በሚታወቁ የመጽሐፍት ቤቶች ሱቅ ላይ የሚሸጡትን ማንበብ ማንም አይከለክልም። ይሄ ሁሉም የሚያነበው ነው። በየጊዜው ተሻሽሎ የመጣ 81 አሃዱ፣ 85 አሃዱ፣ 61 አሃዱ እየተባሉ የሚወጡ መጽሐፎች ችግር የለውም፣ እነዚህም ማንበብ ማንም አይከለክልም። ዋናው ግን የቤተ ክርስቲያን ሚስጥር አዝሏል በመባል የሚታወቀውና ማንም እንዳያነበው የሚከለከለው መጽሐፍ ሚስጥሩ ምንድን ነው የማይነበብበት ብለው ምእመናቶች አብዛኞቹ ያለመጠየቃቸው የሚያሳዝን ነገር ነው። ምናልባት ያንን ልጠይቅ ብሎ ቢነሳ ወይም ብትነሳ ትቀሰፋለህና ምርምር አታብዛ፣ ዝም ብለህ የተባልከውን ተከተል፣ አምላክ እንደነዚህ አይነት ነገሮችን አይፈልግምና አይፈቅድም ተብሎ ነው የሚተረክላቸው። አምላክ ግን አቅለን ወሸርአን እንደው በአቅላችን ስናስበው ራሱ አምላክ ያንን መጽሐፍ ዝም ብለን እንድንስመው አወረደ ከተባለ ያለ ምክንያት አምላክ ስራ ሰራ እንደማለት ነው። መጽሐፍ ጸሎት አይደለም በራሱ። መጽሐፉ የወረደበት ዋናው መልእክቱ ለጸሎት ነው እንጂ ለመሳም አይደለም የወረደውና እስልምና ሃይማኖት ግን ይህ ሚስጥር ነው ያኛው ሚስጥር አይደለም፣ ይሄ ይቻላል ያ አይቻልም ብሎ ሳይል ሁሉም መለኮታዊ የሆኑ እውቀቶችን መረዳት እንዳለብን ግድ ነው የሚያደርገው። እንዲያውም ነቢያችን ሰለዋቱ ረቢ ወሰላሙ አለይ ጠለቡ ልዕልሚ ፈሪበቱን አላ ኩል ሙስሊሚን ወሙስሊማ ይሉሃል። እውቀት መፈለግ በእያንዳንዱ ሙስሊም ወንድና ሴት ላይ ግዴታ ነው፣ እውቀት መፈለግ መቻል አለባችሁ ብሎ ነው የሚለው። ለዚህ እስልምና ሃይማኖት እውቀትን እንድንረዳ ስለ እውቀት ግንዛቤ እንዲኖረን የሚገፋፋ ነው እንጂ ትቀሰፋለህና ይሄን አትጠይቅ ይሄን አንተን አይመለከትህም የኛ የሚመለከተው ገሌንና እገሊትን ነው ብሎ የሚገድብ እምነት አይደለም ያለን። ወሊላሂ አልሐምዱ ወልሚና ያንን እስልምና ሃይማኖት ያመቻቸለልን እድል በመጠቀም ስለ እስላም ልንረዳ አግሩፖች ውስጥ ተሰባስበን አስተማሪ መፈለጋችን በራሱ ትልቅ የአላሁ ሱብሓነሁ ወተዓላ ችሮታውና ማግራራቱ ነው። አላሁ አዘ ወጀል ያግራለን ነው የምለው። አኸዋቲ እስልምና ሃይማኖት እንድንረዳቸው የሚፈልጉ መሰረታዊ የሆኑ ነገሮች አሉ። የትኛውም አማኝ የሆነ ሰው አምስት የእስልምና መሰረቶችን የእስልምና እምነት መሰረቶችን አርካኑል ኢስላም በመባል የሚታወቁትን አምስቱን መረዳት መቻል አለበት። አርካኑል ኢማን ወይም የኢማን መሰረቶች በመባል የሚታወቁትን ደግሞ ስድስቱን መረዳት መቻል አለበት። እነዚህን ከተረዳ ዋና ዋናዎቹ እነዚህ 11 ናቸውና እኚህን ከተረዳ በኋላ ሌሎቹ እውቀቶች የነዚህ እውቀቶች ወይም የነዚህ ዋና መሰረታዊ የሆኑ ነጥቦች ብራንች ናቸው ወይም ቅርንጫፍ ናቸው እና እነዚህን 11 ነጥቦች ሁላችሁም ልትረዷቸው ይገባል ከየትርጉማቸውም ጭምር። ኢዘን አላሁ ዐዘ ወጀል ካገራልን አይቀር እኔ ጋር ቢኢዝኒል መውላ በሳምንት አንድ ቀን የምንማማረው ፈድሉል ኢስላም በሚል ርዕስ ላይ ነው የምንናገረው የምንነጋገረው ኢንሻአላሁ ዐዘ ወጀል። እስልምና ሃይማኖት ከሌሎች እምነቶች የሚሻለው በምንድን ነው ስለሚለው ነው የምንማማረው ቢኢዝኒ አልመውላ። ነዓም ላ ሸከ ፊ ስለመሻሉ ፍጥራ የሚባል ነገር አለ። ዝም ብሎ ሰዎች ሎጂካሊ የሚረዱት ነገር አለ፣ ሳይማሩ ሳይመራመሩ የሚረዱት ነገር አለ። ከፊሎቻችሁ ሎጂካሊ በቃ እንደዚህ ስታስቡት እስላም ትክክል ነው ብሎ ውስጣችሁ አምኖ የተቀበላችሁ አላችሁ። ከፊሎቻችሁ ደግሞ መጽሐፍ አንብባችሁና አገላብጣችሁ ተረድታችሁ ተከራክራችሁ ተወያይታችሁ ከዛ በኋላ ወደ እውነታው ደርሳችሁ ስታበቁ የሰለማችሁ አላችሁ። ብዙ አይነት ሰው ነው ያለው። ከፊሉ ደግሞ ሰዎች ስራ ነገራቸው አማረኝና ተመቸኝ ብሎም የሰለመ አይጠፋም። ትክክለኛ የሚባለው በመሰረቱ ሁሉም ትክክል ቢሆንም በጣም አሪፍ የሚሆነው ለወደፊት ጠቀሜታ የሚኖረው ለሱም ይሁን ለወገኑ የሚጠቅመው አንብቦ ተረድቶ በደንብ አድርጎ ከተረዳ በኋላ የሰለመው ነው። ለወደፊት ለራሱም ይሁን ለህዝቡ ወይም ለህብረተሰቡ ይጠቅማል ተብሎ ተስፋ የሚደረገውና ያለፈው እንዳለፈው ሆኖ ወደ እስልምና ሃይማኖት ከገባችሁ በኋላ ስለ እስልምና ሃይማኖት በደንብ አድርጋችሁ መረዳት ይጠበቅባችኋል። ይህ አደራዬ ነው። ምክንያቱም ለምን ሰለማችሁ የሚል ጥያቄ ይነሳል። ነፍስያችሁ በራሷ ምንድን ያገኘሁት ለውጥ፣ እስልምና ሃይማኖትን በመያዜ ክርስቲያንን በመተው ይሄን ያገኘሁት ለውጥ ምንድን ነው? ቆይ ምንድነው ምክንያቱ የሰለምኩበት ምክንያት የሚል ጥያቄ ታነሳለች። ለእሷ ምላሽ ልናዘጋጅላት ይገባል። ያ ምላሹ የምናዘጋጀው ደግሞ ከእውቀት ተመርክዘን ነው እንጂ ዝም ብለን ምላሽ ብንሰጣት ዛሬ ላይ እንመልሳለን፣ ነገ ላይም ተመሳሳይ ጥያቄ ሊነሳ ይችላል። ለነፍስያችንም ምላሽ ልናዘጋጅ ይገባል፣ በእውቀት ነው። በተመሳሳይ ሰይጣን ይጠይቀናል። ምክንያቱም ሰይጣን ሰዎች እንዲድኑና ገነት እንዲገቡ አይፈልግም። ገሃነም እሱ የገሃነም ስለሆነ ከእሱ ጋር አብረው ሰዎች ተደምረውና ተቀላቅለው ጀሃነም እንዲገቡ ስለሚፈልግ ለምንድን ነው የሰለማችሁት ምክንያቱ ምንድን ነው ብሎ ይጠይቃል። የዚያኔ መልስ ልናዘጋጅለት ይገባል። እነዚህ ጥያቄዎች ልቦናችን ላይ ውልብ የሚሉ ጥያቄዎች ናቸው። ሰይጣናዊም ጥያቄ ይሁን ነፍሳዊም ጥያቄ ይሁን ልቦናችን ላይ ውልብ የሚሉ ጥያቄዎች ናቸው። እነዚህ ውልብ የሚሉትን ጥያቄዎች ልንመልስ እውቀት ያስፈልጋል። ነቢያችን ሰለዋቱ ረቢ ወሰላሙ አለይ እንኳን አዲስ ሰለምት የሆነውን ሰው ቀርቶ አማኝ የሆነውን እስላም ላይ ተወልዶ ያደገውን ራሱ ያእቲ ሸይጣኑ ኢላ አሐዲኩም ፈየቁሉ መን ኸለቀ ከዛ መን ኸለቀ ከዛ መን ኸለቀ ከዛ እያለ ይጠይቃችኋል። ሱመ የቁሉ መን ኸለቀ አላህ ብሎ ይላችኋል። የዚያን ጊዜ መብትሄውንም ጭምር ነገሩን። ሸይጣን አንዳችሁ ጋር ይመጣና ይሄን የፈጠረው ማን ነው? ይሄን ያስገኘው ማን ነው? እያለ ይጠይቃቸዋል። ይሄ ነፍሳዊ ጥያቄ ነው፣ ውስጣዊ ውይይት ነው። እና በሚጠይቃችሁ ጊዜ አላህ ነው አላህ ነው አላህ ነው እያላችሁ ትመልሳለህ። ዛፍን ማናስገኘ፣ ሰውን ማናስገኘ፣ ሰማይን ምድርን ማናስገኘ የሚል ጥያቄ ውስጥ ላይ በሚነሳበት ጊዜ አምላክ አምላክ አምላክ ይሆናል መላሹ። አኺረን አምላክንስ ማን ነው ያስገኘው? ማን ከማን ተፈጠረ? አምላክ መነሻው ምንድን ነው ብሎ ይጠይቃል። ለዚህ ምላሽ ሊሆን የሚችለው አምላክ ወላጅም ወላጅ የለውም እሱም የማይወልድና የማይወለድ ስለመሆኑ የተረዳ ሰው ነው ሊመልስለት የሚችለው እንጂ ያልተረዳ እንደሆነ እውነትም ብሎ ነው የሚቆመው። ኢዘን ሙስሊሞች ሆነው የተወለዱትን ራሱ በደንብ ልታውቁና ልትገነዘቡ ይገባል፣ ሰይጣን ያሳሰታችኋልና ብለዋል ነቢዩ ሰለዋቱ ረቢ ወሰላሙ አለይ። ሌላው ከባዱ ፈተና እናንተ ላይ የማይቀረው ትልቁ ፈተና የቤተሰብ ፈተና አይቀሬ ነው። የጓደኛ ፈተና አይቀሬ ነው። በተለይ ትዳር ዓለም ላይ የነበራችሁ እህቶችን ለምን ሰለማችሁ እኔን ትታችሁ ይላችኋል ባላችሁ፣ የዚያን ጊዜ ወይ እሱን ለማሰለም እውቀት ሊኖራችሁ ይገባል። እምነቱ እንደዚህ እንደዚህ ነው፣ እውነታው ይሄ ነው፣ መጽሐፍ ቅዱስ ላይ እንደዚህ ይላል፣ ቁርአን ላይ እንደዚህ ይላል፣ ከዛ በኋላ እውነታው ይህ ነው ብላችሁ አስረድታችሁ እሱን ልታሰልሙ ይገባል። ያ መሆን ካልቻለ ደግሞ ኖ እኔና አንተ በእምነት እስከ ተለያየን ድረስ ገነት የገነት ሰውና የገሃነም ሰው አንድ ላይ ሊኖር ስለማይችል አንድ አይነት እምነት መያዝ አለብንና ልትሰልም ይገባል። ይህን አንብብ ያንን አንብብ ብለን ልናስረዳው ይገባል። ሌላው የቤት ትዳር ዓለም ላይ ያሌላችሁ እህቶች ቤተሰቦቻችሁ ሊጠይቋችሁ ይችላሉ። ለምን ሰለማችሁ የሚል ጥያቄ ሊነሳ ይችላል። ሌላም ችግር ሊደርስባችሁ ይችላል። ችግሩን ለመቋቋም ጥያቄውን ለመመለስ ምን ያስፈልጋል? ስለ እስልምና በደንብ መረዳት ስለ እስልምና ሃይማኖት ከተረዳችሁ በኋላ ራሳችሁን አዘጋጅታችኋል፣ አጠንክራችኋል። ለሚመጡ ጥያቄዎች በቀላሉ ምላሽ መስጠት ትችላላችሁ። ለሚመጡ ፈተናዎች በቀላሉ ራሳችሁን መስዋዕት መስጠት ወይም ማድረግ ፈቃደኞች ትሆናላችሁ። ምክንያቱም ሂዶ እናንተ በእስላም ላይ እስከጸናችሁ ድረስ መጨረሻችሁ የገነት መሆኑን ስለምታውቁ በዚች ዓለም ላይ ደላም ከፋም ዞሮ መሞት አይቀሬ ስለሆነ ዋናው አማኝ የሆነ ሰው ሁሌ ሊመኘውና ሊያስበው የሚገባው ስለ ነገይቱ ዓለም ነው። ነገ ላይ ምን ይጠብቀኛል? ገነት ነው የሚጠብቀኝ ወይስ ገሃነም የሚለውን ነው እንጂ ማሰብ ያለበት። ዓለማዊ ጉዳይማ ቢከፋም ቢደላም የተወሰነ ጊዜ ቆይቶ ዞሮ አፈር መግባት አይቀሬ ነውና ለዛችኛው ዓለም ለመዘጋጀት እውቀት ያስፈልጋል፣ ጽናት ያስፈልጋል። ለተወሰነ ጊዜ ልትፈተኑ ትችላላችሁ። ያችን ፈተና ካለፋችሁ ደግሞ ለብዙ ሰዎች መስለም፣ ለብዙ ሰዎች ወደ ተፈጠሩለት ሃይማኖት መመለስ ምክንያቶች ልትሆኑ ትችላላችሁ። አላሁ አዘ ወጀል ይርዳን ይርዳችሁ እያልኩ የዛሬ ፕሮግራሜ በዚህ አብቅቷል። ቢኢዝኒ አልመውላ አይ ቲንክ እህታችን ረውዳ ናት። ያ ረውዳ ኦር ዘህራ ከሁለት አንዱ ረውዳ መሰለኝ። ማክሰኞ ቀን ፕሮግራም እንዳሌለና የማክሰኞውን ፕሮግራም እንዲይዝ ነው የነገረችኝ። ማክሰኞ የሚሆን ሌላ ቀን በሚመች ቀን ቢኢዝኒ አልመውላ አንድ ቀን የሀያ ደቂቃ ምናምን ፕሮግራም ይዘን ለመማማር እንሞክራለን። የዚያ ሰው ይበለን። وصلى الله على نبينا محمد وعلى آله وصحبه أجمعين